وأن الله عنده أجر عظيم. الله سبحانه وتعالى إهن ما استنكك على سمونا من مرعون لتكبروا لتكثروا السوزن دات اللاقنا كباري هنا من داع يزكى الجمهنون فوقوا بلا الشهو مالتنا. يا أيها الذين آمنوا إن أنت بأ الله بجيت أشهونا بمبتو يأمنا الشهوه إن تتقوا الله الله أن بتفروا يجعل لكم فرقانا በልባችሁ ውስጥ እውነትንና ውሸትን የምትለዩበት ልዩ ብርሃን ወይም መብራት ያደርግላችኋል። ወይከፍር አንኩም ሰያአቲኩም ወንጀሎቻችሁና ስህተቶቻችሁንም ሁሉ ደግሞ ይሰርዝላችሁና ወይግፍር ለኩም ምሕረትን ይሰጣችኋል። ወላሁ ዱል ፈድል አዚም አላህ ሱብሃነሁ ወተዓላ የታላቅ ችሮታ ባለቤት ነውና ይህንን ካደረጋችሁ ወንጀላችሁን ምሮ ለታላቅ ክብርና ማዕረግ እንደሚያበቃችሁ ነው ይላል። وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين. وإذا تتلى عليهم آياتنا قالوا قد سمعنا لو نشاء لقلنا مثل هذا إن هذا إلا أساطير الأولين. وإذ قالوا اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء أو ائتنا بعذاب أليم. وما كان الله ليعذبهم وأنت فيهم وما كان الله معذبهم وهم يستغفرون. وما لهم ألا يعذبهم الله وهم يصدون عن المسجد الحرام وما كانوا أولياءه إن أولياءه إلا المتقون ولكن أكثرهم لا يعلمون. وإذ يمكر بك الذين كفروا ليثبتوك كذب ما كتل الله سبحانه وتعالى بعدتك علي لمؤمن وشوي وعلى الله شون وبتعنا يرجس عشون شروطا አስተውሱ ከቆየ በኋላ በተለየ መልኩ ደግሞ ለነብዩ የዋለላቸው ኑለታል ያዋሳ ነው እና ባንተ ላይ ንቅላቶች ያድሙና ይመክሩ በነበረበት ጊዜ የነበረውን ሁኔታ እስቲ አውሳ ይላል። እነዚህ ካፊሮች እንግዲህ በመካከባቢ የነበሩ ባለስልጣናትና ከበርቴዎች የነብዩ ሁኔታ ተለተደለት ያተጋቸው ሲመጣ የመጨረሻ እርምጃ ለመውሰድ ተሰባሰቡ ማለት ነው። እና ተሰባስበው በሳቸው ላይ ለመውሰድ የሚያስፈልገው እርምጃ ምን አይነት ነው በሚል ውይይት ጀመሩ። ሊዩስ ቢቶከ እና ሊያስሩህ ፈለጉ ማለት ነው። ይህን ሰውዬ እንግዲህ እንዳይንቀሳቀስና ከህብረተሰቡ ጋር ግንኙነት እንዳያደርግ አስረን እድሜ ልክ ማኖር አለብን የሚል ሀሳብ መጣ። አው የቅቱሉክ ወይም ደግሞ ሊገሉህ ገለን በአንድ ፊቱ መገላገል አለብን የሚልም ሌላ አማራጭ ነበረ። አው ፍሪጁክ ወይም ደግሞ ታገር ሊያባረሩ ويمكرون ويمكر الله الذين نا يمساسلوا حسابوكن بملواوت الناسوا ادماچون الناس يراچون مشرب جمرو الله دغمو الناس بالاوقتون يتا الناس يمشربوت اندبا الناس يرا ماكشف قتله معناتنا والله خير الماكرين الله سبحانه وتعالى تزدنيوچ كله يبلطه اواقي يونه جتا نونا الناس جن بقلالو انتن ለማጥቃትና ለማጥፋት ሲሞክሩ የነበረውን ሙከራቸውን ሁሉ በቀላሉ ባላሰቡት ሁኔታ አተሸፈባቸው ይላል። እና ይህ እንግዲህ ምንድነው ነብያችን አለይሂ ሰላቱ ወሰለም በዚህ በመካ ከተማ ተልከው ለአስራ ሁለት አመታት ያህል በዳዋተ ኢስላም እንቅስቃሴ ያደረጉ ሲሄዱ እለት በእለት እንግዲህ በሚያደርጉት እንቅስቃሴ ውጤት እያስመዘገቡ ብዙ ተከታዮችን እያተረፉ ሲመጡ ጥላቶቻቸው በጣም ሰጉና ባቡ። ይህ ጊዜ ይህን ሰው እንግዲህ የመጨረሻ አንድ እርምጃ ታበሰርንበት በስተቀር ልንቋቋመው አልቻልንም፣ ህብረተሰቡ ቀስ በቀስ ወደ እሱ እየሄደ ነው አሉና አስቸኳይ ስብሰባ ጠሩ ይባላል። እዚሁ ከአባ አካባቢ ዳረ ነድዋ የምትባል ልዩ ቦታ ነበረቻቸው። በጣም አስጨናቂ ነገር ሲያጋጥማቸው ስብሰባቸውም ሌሊት ነበረ የሚደረገውና ሌሊት ተጠራርተው ተቀመጡ። ልክ ስብሰባው ሲገቡ አይተውት የማያውቁ ሽማግሌ የውጭ አገር ሰው ጠብረ ልውጥ የሆነ ሰው መጣባቸው ይባላል። ሲያው ጊዜ ሰውዬ ለልዩ ጉዳይ ነው እና እዚህ የተቀመጥ ነው ይቅርታ አድርግልን ዘወር በል ብለው እንዳይቀርባቸው ጠየቁት። ይህ ጊዜ እሱ ደግሞ ምን አላቸው፣ እኔ የሀገር ሽማግሌ ነኝ ባታውቁኝ ነው እንጂ እናንተ የሚያሳስባችሁ ጉዳይ እኔንም ሊያሳስበኝ ይችላል እና እኔ ደግሞ በእድሜ የገፋሁኝ ብዙ ያሳለፍኩኝ ስለሆንኩኝ ፈረንታ ዲሙ ሚሚረእያ ከኔ ግንብ የሆነ ሀሳብ አታጡም ምናልባት በጃቂ ይሆናል አላቸው ይባላል። ጠንቋቸዋልና እውነትም እንግዲህ የሰውዬ በጉዳዩ አስቦበት ከመጣማ የሀገር ሽማግሌ ነው ብዙ ነገር ያውቃል በማለት እንደገና ግባ ብለው ፈቀዱና ጋበዙት ይባላል። እና ኢብሊስ ነበረ በገሃድ ሰው መስሎ ነው የደጋ ሽማግሌ መስሎ እየተገጠተ የመጣው ይባላል። ልክና አቡ ጀል ጋራ ተቀመጠ ስብሰባ እና ስብሰባው ተጀመረና እንግዲህ ምን ማድረግ አለብን በሉስ ሐሳብ አቀርቡ አላቸው። እንዳውም እሱ ተውላቸው ማንጋፋ ሆኖ ሲያው ግዜ አክብሮ ተጥፈና ስብሰባውን እንዲመራ ፈቀዱለት። እሱ ሰብሳቢ ሆኖ ቁጭ አለ ማለት ነው። ከዛ በኋላ በሉ ሐሳብ አምጡ አላቸው። እያንዳንዳቸው እየተነሱ የመሰላቸውን ሐሳብ ይወረውሩ ገባ ማለት ነው። አንዱ ተነሳና ይህን ሰውዬ እኔ እንደሚታየኝ ከሆነ አለ አንዲት ጠባብ ጎጆ እንስራለትና በር የሌላት እንዲሁ ግድግዳዋ ዙሪያ ጥምጥም የሆነች ቁመቷ ወደ ላይ ተንሸዋጠጠች እናድርግና ለእጅ ብቻ ማሽወለኪያ ትንሽ እንቁር ይኖራታል። በዛች ቁራሽ ነገር ቄጣ እየወረወርንለት እንዳይሞት እንዳይሽር ያችን እያንቀራጨ ሳይወጣ እድሜ ልኩን እዛው ተዘግቶ መኖር አለበት። አለበለዚያ እሱ እንደ ልቡ ተተንቀሳቀሰ ዋጋ የለንም አለ። ይህ ሀሳብ በሚቀርብ ጊዜ ሰብሳቢው ኢብሊስ ውድቅ አደረገው ይባላል። ይሄ ነፍየል እረኛ ነበር እንጂ የሚገባው እንዲህ አይነት ሰው እዚህ ስብሰባ ታስገባላችሁ ብሎ ተቆጣቸው። እንደውም ጀማአው እንዴት ይሏቸው ይህ ሰውዬ ምን ያህል እሱን የሚወዱትና የሚያከብሩት ነፍሳቸውን ለሱ ሂዳ ሊያሳልፉ የሚያስቡ ተከታዮች አፍርቷል። ስለዚህ አንተ አንድ ጎጆ ሰርተ እዛ ወሽቀህ የምታኖረው ተከታዮቹ የት ሄደው ነው? እነዛ እሳት የላሱ ጀግኖች አይደሉም እንዴ? አንድ ቀን መጥተው በመጥረቢያ በጣጥተው አፈራርተውላችሁ እዛ ያገኙትን ጠባቂ ጭምር ጨፍጭፈው ይዘውት ይሄዳሉ እንጂ እንደ አይናቸው እያየ እነሱ በህይወት ቁመው አንተ እንደ ፍየል ጨቅላ ጉረና አስረን እንኖራለን ብለህ ታስባለህ በማለት አጥላላና ውድቅ አደረገ ይባል። ሌላ ሀሳብ አላቸው። ሌላው ሀሳብ ደግሞ ቀጥሎ ምን አለ? እኔ እንደሚታየኝ አላንዱ ደግሞ አንዲት ግመል መርዝ የሚያሰክር ነገር እናጠጣትና እሷ ላይ እንደ ኩንታል አጥብቀን የሚጫነው እናቀርቅበን እሷ ስታል ይዛው የትም አገር አግባኛን ትጠፋለች ወይ ገደል ትገባለች በዚህ እንገላገላለን። ይሄ ደግሞ የባሰው ደደብ ነው አለ። አንተ እሱ የሚናገረውና የሚያነበው ነገር የሰው ልጅን አዋቂ የተባለን ሁሉ እያነኋለ ላይ የሲህሩ እያለ ያበደ ግመል ማዳን ያቅተዋል ብለህ ታስባለህ እንዴ? ይህማ እንደውም ጥሩ መጓጓዣ ሰጠኸው ማለት ነው። ትራንስፖርቱን ቻልክለት በሰጠኸው ግመል ወደ ጎረቤት ሀገር ይሄድና እሷን ያድንና እንደገና ሌላ ሀይል ፈጥሮ ነገ ጠዋት አንተን መጥቶ ያው በተራህ ደግሞ ይጠርግሃል። ይሄ ሊሆን አይችልም ማለት ይህ ጊዜ የመጨረሻው ሀሳብ ከአቡጀህል ፈለቀ ይባላል። እኔ አንድ ነገር ነው የሚታየኝ ከሆነም ካልሆነም እሱን ብቻ ነው የማምንበት አላቸው። ምንድን ነው እሱ ሲል ይህ ሰውዬ መግደል ብቻ ነው የሚያዋጣዋል። አገዳደሉም ደግሞ ያው ወገኖቹ በኒ ሀሽም እና በኒ ሙጠሊብ የሚባሉት የታወቁ ጀግኖች ናቸው ቁረይሾች እና እነሱ በቀላሉ ተገሎ እንደማይለቁን እናውቃለሁኛል። ግን አጠቃላይ የቀባይሉ ለአረብ የቁረይሽ ብሔረሰብ ብዙ ዘርፍ ያለው ነው። ከሁሉም ብሔረሰብ አንዳንድ ወጣት ልጅ እንሰብስብና አለ ለዛ ሁሉ እንግዲህ ከየብሔረሰቡ ለወጡት ወጣት ልጆች ስለታማ ሰይፍ እንስጣቸው። ከዛ ዙሪያውን እንደዛ ሰፍሰው ይክበቡትና ልክ ቆረቆንዳ እንደሚወቃ ሰው በርበ ተረጅሪን ዋሂድ አንድ ጊዜ አንስተው አንድ ጊዜ ሁሉም ያሳርፉበት እገሌ ነው ፊት የመጣው እገሌ ነው ቀጥሎ ያቆሰለው እንዳይባል በአንድ ጊዜ ሁላቸውም አመድ ያደርጉታል። ከዛ በኋላ ደሙ በሁሉ ብሔረሰብ ተበተነ ማለት ነው። እገሌ ገደለው ተብሎ አይመካኝም። በኒ ሀሽም እና በኒ ሙጠሊብ እንግዲህ መላው ቁረይሽን ለመዋጋት አቅማቸው አይፈቅድም፣ ጥቂቶች ናቸው። ስለዚህ ግፋ ቢል የነፍስ ዋጋ ክፈሉን ነው እንጂ የሚሉት ሁላችንንም ሊያጠፉ አይችሉም እና በዚህ መልክ መገደል አለበት እላለዋል። ሀገራይ አለ ተፊቆ አልሀል ይህችናት የጎበዝ ሀሳብ አልሀ ኢብሊስ። ምክንያቱም የእሱ ሀሳብ ያው ነቢዩን ማስገደል ነበረና እና በዚህ ላይ ተስማሙ። እንግዲህ ሌላ ተለዋጭ ሀሳብ አያስፈልግም፣ በዚህ ላይ ተስማሙ አላቸው። እሺ ተስማምተናል ተባለ፣ ቀጠሮ ተያዘ። እነዛ ወጣቶች ከየብሔረሰቡ ከየቀባኢሉ ተመለመሉ፣ ሰይፍ ተሰጡ። ያው በቀጠሮ መሰረት ቤቱን መጥተው እንዲከቡ ተደረገ ማለት ነው። እና እሳቸው አልይ ጋራ ቤት ተኝተው እያሉ ሌሊት ዙሪያው ጥምጥም እንግዲህ በአገር ወጣት ቤታቸው አንድ ጊዜ ተከቦ ቁጭ አለ። በዛ ሁኔታ ላይ እያሉ ጅብሪል መጣና ይኸው እንዲህ እንዲህ አይነት ውሳኔ ተላልፏል፣ በዚህ ውሳኔ መሰረት ይኸው ወጣቶቹ ተመልምለው ቤቱን አሁን ከበውታል። አሁን አንተ ግን ምንም ሳትፈራ በመሀከላቸው ወጥተህ አቡበክር ቤት መሄድና አቡበክርን ቀስቅሰህ ወደ ዋሻው መሄድ አለብህ የሚል መመሪያ ሰጣቸው። እና እንደተባለው ተነሱና በቤቱ ሽንቁር እንደዚህ ሲያዩ ጊዜ ጨፈቃ መስሎ በሙሉ አካባቢው ተጠለቅልቋል በሀገር ወጣት። ይህ ጊዜ ታጣጠቁ ተዘጋጁና አልጅን ተንቅልፋቸው ቀሰቀሷቸውና በል እንዲህ እንዲህ አይነት ችግር ተፈጥሯል፣ አሁን ብዙ አማና ገንዘብ ነበረባል፣ ያንን ሁሉ ገንዘብ ይህንን ለገሌ እንድሰጥ ይህን ለገሌ እንድሰጥ ይህን ለገሌ እንድሰጥ አላህ አንተን ይጠብቃል፣ አይዞህ አትፍራ፣ ያው ነብይ ነኝ ይያለ አማና ተፋ ብለው ደሞ ስሜን እንዳያጠፉ እነዚህን አማናዎችን መልሰህ አንተ ትመጣለህ اللهم احفظه من بين يديه ومن خلفه ከዋራውን ከፊቱም ጠብቀው ብለው ለአላህ አማና ሰጥተው አለኝን ቦታቸው አስተኝተው ሳቸው በሩን ከፈቱ። በሩን በሚከፍቱ ጊዜ እንዳለ ያ ሁሉ ሰው እንግዲህ ተፈቃ መስሎ ቆሟል ገባ ይመስላል አከባት ግን ያን ሁሉ ሰው አላህ Subhanahu Wa Ta'ala አደነዘዘላቸው በቁሙ ወይም ቅልፍ አይባል ሞት አይባል እንደ እንጨት እንደ ተገተረ ያ ሁሉ ሰው አፈር እንደዚህ ዘገን አደረጉና አሸዋ ሻአቲል ውጁህ ፊታቸውን ይቅፋው ብለው ይህንን አሸዋ ሲረጩ ሁሉም እንግዲህ አሸዋው በየራሳቸው በየአይናቸው ተሰከሰከና እንዳደንዛጭ በቁማቸው በሙሉ ደነዘዙ ያሉበትን አያውቁም ማለት ነው። ኢብሊስ እንኳን አብሮ እዛው ተሰልፎ ነበር ይባላል በእድሜው እንቅልፍ ወጥ ያጠም የዛ ጊዜ ግን ያ አይነት ማደንዘያ እሱንም እንቅልፍ አስወሰደው ይባላል። እና ያንን እንግዲህ ሰው ፈጥላቱ ማከል ፎልኮ የሚሄድ ሰው መግለጫ መስጠት አለበት እንዴ? እንደውም ለማነቃቃት መጣውላችሁ ብሎ አፈር መጥቀት አለበት እንዴ? ድምፁን ጸጥ አድርጎ ተሽሎክልኮ ማምለጥ ይሞከራል እንጂ ድምፃቸውን አስተው ሻአቲል ውጁህ እያሉ አፈር በሰው ላይ እየረጩ ወጡ። እና እንደ ተገተሩ ዝም ብለው ልክ እንደ በረሃ ዛፍ እየገፋቸው በመሐከላቸው እንደ የነም ከፈት እያደረጉ ወጥተው በሰላም አቡበክር እየተረሱ አቡበክርን በሩን ቆቆፈው አትነሱ አስከፈቱ የሆነውን ጉዳይ አስረዷቸው ተነስና ነው ጣሏቸው። ወዳውኑ እነሱንም ልጆቻቸውን አስነስና አቡበክር ደግሞ መመሪያ ሰጡ ለሴቶችም ትንቅ እንዳዘጋጁ ወንዶችም ደግሞ ኢንፎርሜሽን እየተከታተሉ በከተማው ተመሆኑን የሚደረገውን ነገር እዚህ ቦታ ነው የምንጠለለው እዛ እየመጣ ለሊት እንድትነግረን ብለው ለና አብዱራህማን መመሪያ ሰጥተው ሄዱና ገቡ ማለት ነው። እና ይሄ እንግዲህ አላህ Subhanahu Wa Ta'ala ለሳቸው የዋለላቸው ታላቅ ውለታ ነው። እንደ ሰዎች ቢሆን ኑሮ አልቆላቸው ነበር። ይሄን አይነት ውሳኔ ተወስኖ አንድ ሰው አይደል ሁለት ሰው አይደል ያገር ጎረምሳ በሙሉ ቤቱን ከቦ በስንት ጥምጥም ዙሪያ እንደገና ያ ሁሉ ሰው ሳያይህ እና በረቀቀ ስልትና ዘዴ አላህ Subhanahu Wa Ta'ala ደባቸውንና ሴራቸውን አክሽፎ እንዴት እንዳዳነ እስቲ አስታውስ ይላቸዋል ማለት ነው። እና በዚህ መልኩ እንግዲህ አወጣቸው ለሶስት ቀናት ይሃል በዋሻ ከቆዩና ግርግሩን ካሳለፉ በኋላ ከዛ ወጥተው ጉዟቸውን ቀጠሉ። በዘጠኝ ቀን ጉዞ መዲና ይገቡ ቻሉ ማለት ነው። መንገድም ላይ ደግሞ ያው የሆነ ችግር አጋጥሟቸው ነበር። አንድ ገግና ፈረሰኛ ሱራቃ የሚባል ሰው እየደረሰባቸው ነበር። እሱን ዘወር ብለው ያ አላህ Subhanahu Wa Ta'ala የሰው መጣቆ ጌታ ይዝም ትለዋለ ሲሉ ፈረሱ መሬት አራት እግሩ ሁሉ ጠለቀ ወደ ታይ ልክ እንደረግረኝ ዘረቁ መሬት ተሰንጥቆዋት እንደገና ተፈረሱ ወርዶ ሲቀሰቅሰው ይወጣ ሲወጣ ጥይት ይወጣ እግሩ አበገባበት እንትና እንደገና ደግሞ መልሶ ፈረሱ ላይ ሲወጣ መልሶ ወደ ሶስት ጊዜ ተሞከረ። በኋላ በመጨረሻ ተስፋ ቆረጠ። አልአማን አልአማን ያ ረሱላህ አላቸው። እንግዲህ እኔ በተንኮል አይን አላየሁም የአላህ መልእክተኛ መሆኑን አውቄያለሁኝ ይቅርታ አድርጉልኝ ሲላቸው ና ቶሎ ብለው ሲፈቅዱለት እንደገና በሰላም ሂዶ ወጣቸው አጠገብ ደረሰ። እና እንግዲህ ታሁን በኋላ እሱ በተንኮል እንደማይፈልጋቸው ቃል ገባ። እንዳውም እስልምናም ተቀበለ በመስጠት ስንቀልጣቸው እኔ ጠንካራ ፈረሳለችኝ ቶሎ ወደ ሀገሬ ደርሳለሁ ቅርብ ነው መካ እናንተ ግን ገና ብዙ ጉዞ አለባችሁና ስንቀልጣችሁ ቢለ እኛ አንፈልግም አለ። አንተ ምንም የምንፈልገው ነገር የለም እንዲህ ቦታ ለርብ የሰጠዋችሁ ግመሎችና ፍየሎች አሉ ምልክት ቀላጤ ልጣችሁና እዛ ስትደርሱ የሚያስፈልጋችሁን ሰዱ ከሰዎች ቢል አንፈልግም ካንተ የምንፈልገው ነገር ቢኖር አንተ እኔ አና እዛ ወደ ኋላ ስትመለስ ሌላ ፈላጊዎች ከመጡ ይሄን መንገድ እስተመጨረሻ ነው አጣርከ መጥቻለሁ በዚህ ማንንም አልሄደም ብለህ ፈላጊዎችን ብቻ ወደ ኋላ መልሳቸው እንጂ ሌላ ምንም እርዳታ እንድታረግልን አንፈልግም ማለት በዚሁ ተስማምተው ተመለሰ። ግን እሱ አሁን ያለው አዝማሚያ አላህ Subhanahu Wa Ta'ala ከዛ ሁሉ መከራ አውጥቶ እንዲያመጡ ማድረጉን ሲያውቅ በትክክል ያላህ ነብይ እንደሆኑ ገባውና አንድ ቀን አገራቸው በዲል እንደሚመለሱ እርግጠኛ ሆነ። እና ላ አርጂ ኢላ አንተክቱ በሊ አማናን አላቸው። ወደፊት አንድ ቀን መቼም ዲል አድርገህ እንደምትገባና አገርህን እንደምትቆጣጠር አልተጠራጠረም። የዛ ጊዜ ደግሞ እንደነዛ ቀንደኛ ጥላቶች እኔንም እንዳትሰይፈኝ መተማመኛ ደጋፊ ካልጻፍክልኝ በቀር አልሄድም አላቸው። እንደገና ጠጣፋ ድንጋ ወረቀት የለም ጠጣፋ ድንጋ አመጡና ድንጋውን በድንጋ እየሟጨሩ አቡበክርን ቃል እየሰጡ በልንዲ ብለጻ هذا ما كتب عليه محمد رسول الله لسراقة من مالك نجوعهم قالونا إنه إذا رجع رسول الله صلى الله عليه وسلم بالنصر إلى مكة فلن يتعرض لسراقة فلن يتعرض جيش المسلمين لسراقة بلو ما التمام الناس أقول لك يأتي بك في أمره فما لسونا التعامل إنه بالزمان ما لدي مجال يأتباب بلا فلا جوش نولو ولستقلوا له ومتا إنه سمعوا بسلام مدينة الشيو اندقى بوتدرجة ይሄን ሁለታ እንግዲህ አጣውስ አላህ Subhanahu Wa Ta'ala ባይረዳህና ላይ ተብቀኑሮ والله ያስሙ ከሚነና እንዳለው ከሰዎች አደጋና ተንኮል ጌታ ይጠብቃል ብሎ ነበር በቃሉ መሰረት አወጣቸውና በዚህ መልኩ አዳናቸው ማለት ነው። እና ይሄን እንዲያስታውሱ አወጣላቸው ኋላ ጊዜው ካለፈ በኋላ ወይዳቱ ተላዓለይሂ ማያቱና እነዚህ ካዲዎችና ባንተ ላይ ደባና ሲራ የሚሸርቡ የሆኑ ጥላቶች የኛ ጣላቶች አንቀጾቻችን በሚነበቡ ጊዜ قالوا قرسمعنا ያለውን ነገር ሰማነው ይላሉ ሲታለቁ ማለት ነው። ለውነሻ بنፈልግ ኑሮ نقولنا مثل هذا እሱ እንደሚቀባጥረው አይነት እኛም ለማለት ባላቃተን ነበር። አሁን ቁርአን መጣልኝ ይያለ የሆነ ያልሆነውን እየቀባጥረ ሰዎችን ያታልላል። እኛም بنፈልግ ኑሮ የሱ አይነት ቃላቶችን እየገጣጠምንና እየቀመርን ቁርአን መጣልን ብንል አያቀተንም ነበር ይላሉ። ለይለ የዋሁና ለተራው ሰው እንደሚችሉ ለማስመሰል ማለት ነው። ብዙ ጊዜ በተደጋጋሚ ተጠይቀው አንዲት ምዕራፍ እንኳን የሱን ቁርአን የመሰለ አንጡ ተብሎ አጥፋቸው ሲያበቃ ግን ላላወቀው ለተራው ህዝብ እኛ بنፈልግ ኑሮ እንደሱ አይነት ቁርአን የመሰለ ማምጣት እንችል ነበር ይላሉ ይደነቁና ያታለሉ ነበር ማለት ነው። እንሃዳ ኢላ አሳጥሩ ለአወሪ እሱ ቁርአን መጣልኝ ይያለ የሚያነበውና ሰዎችን ለማጣላል የሚሞክርበት ነገር የወትሮ ሰዎች ተረተረትና እንቆቅልሽ እንዲሁም ጊዜ ያለፈበት ውሸትና ቅጥፈት እንጂ ቁም ነገር አይደለም እኮ በማለት ያስተባብላሉ ማለት ነው። ከዚህም አልፈው ደግሞ ወይስ ቃሉ اللهም አስተው ጌታችን ሆይ ብለው ጌታ በለመኑ ጊዜ እንደባለማረጎች ዱአ አድራጊ ሆኑና ደግሞ አንድ ቀን ከአባ አካባቢ ተሰባስበው የሚከተለው ዱአ አደረጉ። ጌታችን አላህ ሆይ እንካነ ሃዛ ሁወ አልሐቅ ምን ዒንዲካ ይሄ መሐመድ የሚናገረውና የሚያነበው ነገር ከአንተ ዘንዳ የመጣ ትክክለኛ እውነት ከሆነ አሉ ቁርአን ፈአምጥር አለይና ሒጃረተ ሚነ ሰማ ይሄንን ከመስማትና ከመቀበል ይልቁንስ ከወደ ሰማይ በኩል መቅሰፍታዊ ድንጋይ የቅጣት ማአት አውርድብንና አጥፋን በሱ ከመመራት እኛ ከዚህ ከምድር ገጥ ብንጠፋ እንመርጣለንና እሱ የሚለው ነገር እውነት ከሆነ እኛን ከወደ ሰማይ በኩል እንደነቀው ሙሉጥና እንደነ አብርሃ መርዛማ ድንጋይ አውርድብን ብለው ራሳቸውን እስተመርገን ሄዱ። ይህ ጊዜ እንግዲህ ተራው ህዝብ እነሱ ትክክለኛና ሀቀኛ መስለው እንዲታዩት ለማድረግ ነው እና እውነትም እንደዚህ የሚሉት እነዚህ ሰዎች ውሸታም መሆኑን ደርሰውበት ነው ብሎ ህዝቡ ከነሱ ጋር እንዲወግንና እንዲያጨበጭብ በማሰብ እሱ ያመጣው ነገርና የሚያነብልን ሀቅ ከሆነ ካንተ የተላከ ከሆነ ከወደ ሰማይ በኩል መርዛማ ድንጋይ አውርደህ ጨፍጭፈን አይቲና ቢአዛቢን አሊም ወይም ደግሞ አሳማሚ የሆነ ቅጣት አምጣብን ይህም ባይሆን ሌላ የፈለግከውን ቅጣት አውርድብን ብለው ራሳቸውን ረገሙ ማለት ነው። ይህ እንግዲህ የጥልነታቸው ብዛት ነው። ማለት የሚገባቸው ምን ነበረ? እሱ ያመጣውና የሚያነብልን ነገር ሀቅ ከሆነ ይህን ሀቅ ለመቀበልና ለመጠቀም አስችለን ነበር የሚባለው። ግን እነሱ ሀቅ ከሆነ አጥፋን ብለው ራሳቸውን ረገሙ። እዚህ ላይ በአንድ ወቅት እነ ሙአዊያ ኢብኑ አቢ ሱፊያን አሚር አልሙእሚኒን በነበሩበት ጊዜ ይባላል ቀልደኛ ነበሩ፣ ተጫዋች ነበሩ። አንድ የመን ሰው መጣ እሳቸው አሉበት ለጉዳይ። በሚመጣ ጊዜ የት ነው ሀገርህ ብለው ጠየቁት ይባላል። የመን ነው የመናዊ ነህ አሉ። እና ማአስፋቀው መካል እንግዲህ የመን በአንድ ወቅት ሰባ የምትባል ሴት ንጉስ ነበረች፣ በጣም ገናና ታሪክ ያላት ማለት ነው። እና የእሷን ታሪክ አንስተው ለመጫወት ነው እሳቸው። እና አባገራችሁ ወንድ ጠፋ እና የነዛ የሞኞቹ የጭሎቹ ዘር ነህ እንዴ ሴት የሚያነግሱት ብለው ቀነጠጡት ይባላል። ይህን ሰውዬ ደግሞ የእሳቸው ጊዜ ጮሌ ነገር ነበረና ወዳው ቀለም አደረጋቸውና የአሚር አልሙእሚኒን ይቅርታ ያደርጉልኝ እንደሆነ እኔ መልስ አለኝ አላቸው ይባላል። መልሳሉ ለእኒ አራቀው መካአስፋ ሚን ቀውሚ አለ ከእኔ ዘመዶች ይልቁንስ የእርሰው ዘመዶች ቂሎች እንደሆኑ አረጋግጥልዎታለሁ በቁርአን መረጃ አላቸው። ምንድን ነው እሱ ሲሉት وإذ قال اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء يتبالوا بنما عن زمروش نو إن نبيو يميامت أو قرآن حق كهونا إن يا حق لما كبل عبقان بمعلة فانتا هو دي سماء ما آتاور جبن يميلو سواج ناچو تلوچو ويس يتيانا قصد ناچو يتيانا قصد كان نفسي يتشالي هناك كاقين مدرس يانا قصو ننقو داشو يا واسد الدرس يزل الدرس هدك يرسو الزمروش جن يا الله النبي ተመቀበል ማአት ወረድብን ይያሉ ራሳቸውን የሚረግሙ ናቸው። ታዲያ ከኔና ከርሰው ዘመዶች ማንኛው ቂል ነው ሲል አንገቱ እንደፍቶ ዝም አለ ይባላል። እና እንግዲህ አንዳንዱ ሰው ቀልዳለሁ ብሎ በገዛ ዱላው ይወገራል ማለት ነው። እና እውነትም እንዳለው ነው። እነዚህ ሰዎች እንግዲህ በአላህ ሱብሃነሁ ወተዓላ በሰጣቸው ጸጋ ተደስተው የወንድማቸውን ክብር ክብር አድርገው መቀበልና መከተል ሲገባቸው በሱ በኩል የመጣውን ጸጋ ከመቀበልና ከመጠቀም ይልቁንስ ቅጣትና ውርደት ቢመጣ ቢወርድብን ይሻላል በማለት ራሳቸውን የሚረግሙ ሆነው ተገኙ ማለት ነው። وما كان الله ليعذبهم እነዚህ ሰዎች አሁን በጠየቁት መሰረትም ቢሆን ወይም ደግሞ በተለያየ ምክንያት ቅጣትና ማዕት ሊያወርድባቸው አይሻም ወአንተ ፊህም አንተ በመካከላቸው እስከተገኘ ድረስ ይላል። እንግዲህ እነሱ ነብዩን ከመናቅና ከመጥላታቸው ብዛት የተነሳ ነው ራሳቸውን በዛ መልክ የረገሙ። አላህ ደግሞ በተቃራኒው ለነብዩ ያለውን አክብሮት ሲገልጽላቸው እናንተ እንዳላችሁት ልቀጣችሁ ይችላል ነበር፣ ዳሩ ግን ነብዩ መካከላቸው አለ ለሱ ክብር ሲል እሱ ባለበት ከተማ ማአት አላወርድ ይላል ደግሞ አላህ Subhanahu Wa Ta'ala። እና አንተ በመካከላቸው እስከተገኘ ድረስ እነዚህን ሰዎች ሊቀጣቸው አይሻም አላህ Subhanahu Wa Ta'ala። وما كان الله معذبهم وهم يستغفرون አሁንም ደግሞ አላህ እነዚህን ሰዎች ሊቀጣቸው አይሻም እነሱ ምህረት የሚለምኑ እስከሆኑ ድረስ ይላል። ማለት ምንድነው እንግዲህ ከበርቲዎችና ባለስልጣናቶች እንኳን እንደዛ አይነት መግለጫ ቢሰጡም አብዛኛዎቹ ደካማዎች ደግሞ በሚስጥራም ነው ከብረተሰቡ መካከል የማይናቁጥር አለ ዲኑን የተቀበለ። እነዛ ዲኑን የተቀበሉት ትክፋር ያረጋሉ በሚስጥር ሰባ ጧፍ ያደረጉ ረካዓትን እየሰገዱ በሚስጥር የታችን ባክማት እንዳታወርግብን እነዚህ ተጋበኛ የሆኑ ሰዎች የጠየቁትን ነገር በእኛ ላይ እንዳታመጣ እያሉ ምህረት ይጠይቃሉ። ስለዚህ እነዚህ ትክፋር የሚያረጉ ሷሊሆችና ሙእሚኖች በመካከላቸው እያሉ ሁለተኛም ደግሞ ነብዩ በአካል እዚህ ከተማ እያለ የሱን ክብር መንካት ስለሚሆን በእነዚህ በሁለት ምክንያቶች ልቀጣቸው አልሻም። እነዚህ ሁለት ነገሮች ከጠፉ ግን እንደ ተመኙት ይህች ከተማ ዋጋዋን ታገኝ ይሆናል በማለት አስጠነቀቃቸው ማለት ነው። እና እንደ ተባለው እሳቸው ከትንሽ ጊዜ በኋላ ያው ወደ መዲና ለቀው ሄዱ። አማኞቹ ግን ሙሉ በሙሉ ከዚህ ሊጠሩ አልቻሉም። ያመነው ሲሄድ ተስር ደግሞ ሌላው እያመነ ሁልጊዜ ሲግፋር የሚያደርግ ሰው ስላልጠፋ አጠቃላይ የሆነ ቅጣትና ማዕት ሊወርድባቸው አልቻለም። እነዛኑ ቁጣትና ውርደት የተመኙትን ሰዎች ግን ራሳቸውን ሌላ መድረክ አዘጋጅቶ ተከተማ አውጥቶ ዋጋቸውን ሰጣቸው ያው የበድር ዘመቻለት ማለት ነው። እስከዛ ድረስ ግን አብዛኛው ደካማና ምስኪን አሮጊት ሽማግሌ ህፃናት ያለበት ቦታ ላይ ብዙ ሙእሚኖች በመገኘታቸው ሲፋራቸው ቀጣይ ሆኖ ገድቦላቸውና ከልክሎላቸው ቀረ ማለት ነው። ወማለሁም አላ ይዓዚበሁሙላህ እነዚህ ጥጋበኛና ቀንደኛ የሆኑ ጥላቶች ይህን ደግሞ አላህ የማይቀጣበት ምክንያት የለም። ወሁም ይሱዱነ አንል መስጂድ አልሐራም እነሱ የተከበረውን መስጂድ ከሙእሚኖች የሚከለክሉ ሆነው እስከተገኙ ድረስ ይላል። እንግዲህ እነዛን በግንባር ቀደም ሆነው ቅጣቱ እንዲመጣ የሚለምኑትን ሰዎች አልተዋቸውም። እነሱ የተመኙት በአጠቃላይ በሀገሩ በከተማው ላይ እንዲወርድ ነበር። ያንን አላደርግም ለሁለት ምክንያት ግን እነዚህን ራሳቸው አጥፋን እያሉ የሚመኙትና የሚወተውቱትን ሰዎች እንኳን እንደዚህ ብለው ጠይቀውኝ መስጂድ ሐራም ነብዩንና ሙእሚኖቹ ኢባዳ እንዳያደርጉና ተውሂዳቸውን እንዳያሰራጩ የከለከሉ ለዚህ ያራ እንኳን እንደማንኛውም ጎረቤት ሀገር ተመልሰው መጥተው እንዳይጎበኙ ከልክለዋቸዋል። እና ይሄን የተከበረውን መስጂድ እነሱ የጣዖት ማከማቻ አድርገው ሙእሚኖቹና ባለቤቶቹ ተከልክለው እስካሉ ድረስ እንዲህ አይነቶቹን አረመኔዎች አላህ የማይቀጣበት ምክንያት የለም። ግን ሁኔታውንና ግዜውን አመቻችቶ ነው አሁን በሚሉት ሰዓት ሳይሆን ማለት ነው። وما كانوا اولياءه يمسجد الحرام الناسو وابيوتنا بالبيتوچ يالهونو هنو يالله مسجد الحرام مجمرا انغري يتاسسوا با الله وخليل با ابراهيمنا عندهم بلجاچو باسماعيل نو انا ان طهر بيتي للطائفين والعاكفين والركع السجود ياله لغوميوچ مونا اذا اكبابي تقمطوا عباده لميادرغوت كزايرم كباطينم قشاشانا مطفو نغر كله اعذداو ብሎ በተውሂድና በሐቅ ላይ እንዲመሰረት ያደረገውን ቤት እነሱ እንደገና 360 ታውስ ዙሪያውን ደርድረው በተቃራኒው የን የካባ ወዳጆችና ዋቢዎች ባለቤቶች ሆነው ይመጣደቃሉ። እነሱ ለካባ ባለቤት ሊሆኑ የማይገባቸው ሆኖ ያለ በተገላቢጦሽ ጥላቶቹ እንደ ባለቤት ባለቤቶቹ እንደ ጥላት ተደርገው ዝም ብዬ የማልፈበት ምክንያት የለኝም ነው የሚለው። ኢን አውሊያኡሁ ኢለል ሙተቁን የካባ ባለቤቶችና ዋቢዎች ሆኑ የሚገባቸው አላህን የሚፈሩና ፍቃዱን የሚያከብሩት ሙእሚኖች እንጂ ሌላ አይደለም ይላል። እነሱ ግን ባለቤት ሊሆኑ የሚገባቸውን ነብዩንና ሰሃቦችን ሙእሚኖችን እዛ አካባቢ እንዳያጠቱ እንዳያጤሱ ያባረሩ ያሳደዱ እንደገና እነሱ ኩፍራቸውንና ሽርካቸውን አንግበው የካባ ባለሟሎችና ባለቤቶች ሆነው እየተዘባነኑ እንዲህ ዝም ብሎ መላቀቅ አይኖርም ባትሉትም አልተዋችሁም በላቸው ነው የሚለው። ወላኪና አክሰረሁም ለዓለሙን ግን አብዛኛዎቹ ይህንን አያውቁም። እነሱ ዛሬ እንዳለው ሁኔታ የካባ ባለቤት ሆነው እንደሚቀጥሉና ነብዩና ሰሃቦች ደግሞ ተባረውና ተጠፍተው እንደሚቀሩ ነው የሚገምቱት። ይሄ ደግሞ ሊሆን አይችልም። ብዙዎቹ ይሄን ባያውቁትና ባይረዱትም ግዚያውን ጠብቄ አሳያቸዋለሁ በማለት አስተነቀቀ። ባለው መሰረት ልክ እንዳለው አደረገ። እነዚህን ጥጋበኞች በጥጋባቸው እየተጋፉ ወዲያው ካባ እሳ በድር ላይ እንዲታረዱ አደረጋቸው። ከዛ በኋላ ነቢያችን አለይሂ ሰላቱ ሰላም ጦራቸውን አጠናክረው ልክ በተሰደዱበት በ8ኛው ዓመት 10,000 ጦራቸውን ከተጣውጀው ወዳውኑ ሀገሪቱን ለመቆጣጠርና ያን ሁሉ ጣዖታት ጠርገው ካባውን ለማጽዳት አቻላቸው ማለት ነው። وما كان صلاتهم عند البيت الا مكاء وتصديه فذوقوا العذاب بما كنتم تكفرون وما كان صلاتهم ينذي الكفار وهم يمشركوا الجمع السجدات وعباداتهم النبرم عند البيت بيت الله اكبر الكعبه لا الا مكاء وتصديه فوجتنا كتابا انجيلا غير المؤمن وتو نبيو غارا ذات سبع صوات يارغو عند جنا صلاه يسجدوا እነሱን ለመረበሽና ለመበጥበጥ ይመጡና እነሱም እንደዚህ ሶፍት ሰርተው አሳስተው አርቀናቸውን ልብሳቸውን አስቀምጠው ጧት ይጀምራሉ በሙእሚኖች ዙሪያ ማለት ነው። እና ጧት በሚያረጉበት ጊዜ ጥብጣባና ፉጭት ያስተጋቡ ነበር ማለት ነው። ለምን ነው ሲሏቸው እኛም ጧት እናረጋለን ማንንም ይተለከለን ይላሉ። በስሙ ጧት ነው ግን እነዛን የማናደድ ዘመቻ ነው ውጥም ተልኮ ማለት ነው። እና ሙእሚኖቹ ለኔ በሚሰግዱበት ጊዜ እነሱም እንደ ተጋጆቹ በዛ አካባቢ ይሰለፉና በስግደት ፈንታ ፉጭትና ጭብጨባ ነበር የነሱ ኢባዳ ምነው የሚለው ፈዱቁ ለአዛብ ቢማ ኩንቱም ተፍሩን። እና በዚህ መልክ እየካዳችሁ በመቆየታችሁ ሳቢያ የተዘጋጀላችሁን ቅጣት ቅመሱ የሚባሉበት ጊዜ ሩቅ እንደማይሆን ነው አለ። እንዳለው ማደረገላቸው ማለት ነው። ان الذين كفروا ينفقون اموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسرة ثم يغلبون والذين كفروا الى جهنم يحشرون ان الذين كفروا النزيه بجتاچونا بمبتو يكادو يهونوت وجنوج ينفقون اموالهم جنزبوتاچون ياوطالو ليصدوا عن سبيل الله كالله من جدي سوتين لمجدبنا لماجداسبو معناتنو سوت ودسمنا اندايمطو لماطلالاتنا በኃይልና በገንዘብን ጭምር ለመቋቋም ገንዘባቸውን እያስተባበሩ ሰዎችን ወደ ዲን እንዳይመጡ ያግዷቸው ነበር ማለት ነው። ፈሰሩን ፍቁና እና ይሄንን ገንዘባቸውን ሳይወጡና ተመተኩን አለም ሐስራ በመጨረሻም ያ ያለሙት ግብ ላይ ሳይደርሱ በመቅረታቸው ጸጸትና ንዳማ ሳይሆንባቸው እንደማይቀር ነው ይላል። የፈለጉትን ወጫውጡ ግን አይሳካላቸውም ማለት ነው። ثم يغلبون በመጨረሻም ይሸነፋሉ። والذين كفروا النبي كهدي يهونوا توجنوش إلى جهنم يحشرون يملك يا ماسي ونم كما كبرات يوتنستو ودى جهنم تسباسو ينبيا لنجي يمني السبوت نجر عيس ساكا الله شومنا يهدك مو يتبالبت مكنياتو ببادر زمشا يالله لله إلى الشون عطان أخرو كتتاوجو عن لاندي النالم ترشاك دي باك المتاجتو عالم بلو إيتدين أفوهدو بالات سبوت ونيتا دي باك تمتو ناتن قطاكتو سين ملسو جزيه ከዛ ከሻማ ሀገር ተጭኖ የመጣውን ሸቀጥ ይሄው ወገኖቻችን ሸቀጥና ዲናለን ብለው እንደወጡ ቀሩ። ስለዚህ እነሱ የሞቱበት ሸቀጥ እንደገና ለኛ አጥሪት መሆን የለበትም። ሁላችሁም አፉበሉና ይሄን ሸቀጣችንን ለወደፊት ለሁለተኛው ዙር ጦርነት ዝግጅት ትልቅና ትንቅና አድርገው በማለት ባለስልጣኖቹ ህዝቡን ጠየቁ ይባላል። ህዝቡ ባንድ ድምጽ በቃ ለነሱ ደም መለሻ ይሁንልን በማለት ወቅፍ አደረገው ያንን ሁሉ ሸቀጥ። ያ ሸቀጥ እንግዲህ ለሚቀጥለው ዘመቻ ስንቅና ትጥቅ ተደረገና ባቡ ሶፊያን መሪነት እንደገና ሁለተኛው ዙር ዘመቻ ተካሄደ። ኡሁድ ማለት ነው። ያም እንዳሰቡት አልተሳካላቸውም። ገንዘቡን ከሰረ የናፈቁት ዲልና በቀልም ደግሞ ሳይ